يا أيها الذين آمنوا أوفوا بالعقود أحلت لكم بهيمة الأنعام إلا ما يتلى عليكم غير محل الصيد وأنتم حرم إن الله يحكم ما يريد. يا أيها الذين آمنوا لا تحلوا شعائر الله ولا الشهر الحرام ولا الهدي ولا الكلائد ولا آمن البيت الحرام يبتغون فضلا من ربهم ورضوانا وإذا حللتم فاصطادوا ولا يجرمنكم شنآن قوم أن صدوكم عن المسجد الحرام أن تعتدوا وتعاونوا على البر والتقوى ولا تعاونوا على الإثم والعدوان واتقوا الله إن الله شديد العقاب. سورة المائدة مدنية وآيات 20 و100. المائدة مدينة كوردوا بحالا يمتاج ستون እንዳውም መጨረሻ አካባቢ ከመቶ ስራዎች በመወሰድ ታወቀ 120 አንቀጾችን ታካትታለች። የመዲና ስራዎች የአዛኛዎቹ ረጃጅሞች ናቸው። እሷም እንደ አልበቀራ እንደ አልኢምራን እንደ አንሳ እና አንፋል ተመሳሳይ የሆነ ባህሪ አላት። እንደነሱ ረዘም በማለት ተታወቀ። እንዲሁም የተለያዩ እስላማዊ ድንጋጌዎችንና መመሪያዎችን ያካተተችና ነው የመጣችው። إلى جانب موضوع العقيدة وقصص أهل الكتاب فتقوى دانيم عقيدة أنك مالتهم ابنتنك كهونو نتبوش لاي تفرس ست أهلتك عند مكة سرعة مالتهم عند جنادك مو يا أهل الكتاب وشن مالتهم يا أيهود وشننا يا كرستان وشنن تاريك سفا بالملكو ثم ملكة أهلتك قال أبو ميسرى المائدة من آخر ما نزل من القرآن المائدة ودما شرشا كبابي كوردوز مرافات مهون واسس تساوك በውስጧ ብዙ ቋኒ የሆኑ ህጎችና ድንጋጌዎች ሲኖሩባት ከሷ በፊት የወረዱትን አብዛኛዎቹን ስራዎች የተለያዩ አንቀጾችን ስትሽር በሷ ውስጥ የተሻረ አንቀጽ የለባትም ይባላል። እና በአልማኢዳ ውስጥ 18 የሚሆኑ በጣም ጉሉ የሆኑ ድንጋጌዎች ተደንግገዋል። እነዛም በቅደም ተከተል ይመጣሉ። ነዘለት አዚህ ሱራ ሙንሰረፈ ረሱልላህ ሰለላሁ ዐለይሂ ወሰለም ሚን አልሁዴይቢያ ነቢያችን ዐለይሂ ሰላቱ ወሰላም ተሁዴይቢያ በዘጠነኛው ዓመት እንደተመለሱ ነው ከሁዴቢያ ወደ መዲና በሚያረጉት ጉዞ ላይ የወረደችው መንገድ ለመንገድ ወጅማዋ የተናወለ አህካም ሸሪዓ በአጠቃላይ እስላማዊ የሆኑትን ድንጋጌዎችና ህግጋቶች ታካትታለች ማለት ነው። አብዛኛዎቹ ለአነ ደውለተ እስላሚያ ካነት ቢዳይ ተክዊኒሃ እሷ በምትወርድበት ሰዓት እስላማዊ የሆነው የነቢያችን አለይሂ ሰላቱ ወሰላም መምለካ ወይም ግዛታቸው አዲስ የተመሰረተበትና አዲስ መመሪያ ያስፈለገበት ወቅት ላይ በመሆኑ እለት ተእለት በሚደረገው እንቅስቃሴ ሁሉ ሁለገብ የሆኑ መመሪያዎችን አካታ ነው የመጣቸው ማለት ነው። ምክንያቱም የእስላማዊ ሃይማኖት ሌሎቹ እንደሚሉት መንፈስንና ቁሳዊ ነገርን ለይቶ አያዩምና በዛ ጊዜ በግልም ሆነ በወል በመንፈስም በኢባዳው ዘርፍ ማለት ነው እንደገና በቁሳዊ እንቅስቃሴ በፖለቲካዊና በማህበራዊ በኢኮኖሚያዊ ዘርፍ ሁሉ በየጊዜው የሚያስፈልጉ የሆኑትን መመሪያዎች አካቶ መምጣት ስለነበረበት ይህች ሱራ ከነዛ አይነት ሱራዎች ዋነኛውን ድርሻ ወስዳለች ማለት ነው። አመላአካሙ ለቲ ተናወለታ ሱራ ፈኑለክሷ ፊማይሊ መራፋ ዋና ትፍረሰታ የምታጠቃልላቸው ዋና ዋና ድንጋጌዎች እንደሚከተለው ይጠቀሳሉ። አንደኛ ውለታ ነክ የሆኑትን ነገሮች እንዴት መከበር እንዳለባቸው፣ ሁለተኛ ደግሞ የዱር አውሬዎች ወይም አራዊቶችን ማደን የሚፈቀድበትና የሚከለከልበት ጊዜ እንዳለ፣ ሶስተኛ ደግሞ የአይሁድና የክርስቲና ሃይማኖት ተከታይ የሆኑትን ሴቶች ሙስሊሞች ምናልባት አስፈላጊ በሆነበት አጋጣሚ ማግባት የሚችሉ መሆናቸው የተፈቀደበት ማለትም የሙስሊሞች ሴቶች ጥረት ያጋጠመ እንደሆነ በመሰረቱ የኪታብ ተከታዮች የሆኑትን አይሁዶችና ክርስቲያኖች ማግባት የሚፈቀድ መሆኑ የተጠቀሰበት፣ እንደገና ደግሞ እስልምናን ከተቀበለ በኋላ ወደ ኋላ የተመለሰና ያፈረሰ እንደሆነ ለዛ አይነቱ ሰው ምን አይነት ውሳኔና ፍርድ እንደሚሰጥ፣ ከዛም በመቀጠል ደግሞ ስለ ጧሃራ ማለትም ስለ ውዱእና ስለ ትጥበት ስለ ተየሙም ጭምር የተጠቀሰበት፣ እንደገና ደግሞ አንድ ሰው ገንዘቡ ያልሆነ ነገር በሕገ ወጥ መንገድ በሌብነት ወስዶ የተያዘና የተረጋገጠበት እንደሆነ ምን አይነት መቀጫ የወንጀለኛ መቅጫ የተደነገገበት፣ እንደገና ደግሞ በእስላማዊ መንግስት ላይ ያመጸና ፈነገጠ ግለሰብም ሆነ ቡድን ያለ እንደሆነ ለመንግስት የማይገዛ በዛ አይነት ኃይል ላይ መወሰድ የሚገባውን እርምጃ የተደነገገበት ከዛም በመቀጠል ደግሞ ኸምር ማለትም የሚያሰክሩ የመጠጥ አይነቶችና ቁማር የተከለከለበትና የተወገዘበት እንደገና ደግሞ ቃለ መሐላ እንዴት መከበር እንዳለበት የፈረሰ እንደሆነ ደግሞ በምን መካስ እንደሚገባው ከዛም ቀጥሎ ደግሞ ኢህራም ያለበት ሰው በሐጅም ሆነ በዑምራ የዱራራዊት ማደን ወይም መግደል ወይም ማመላከት የማይፈቀድለት መሆኑ በተጨማሪም ደግሞ አንድ ሰው ወደ ሞት በሚቃረብበት ጊዜ ኑዛዜ ማድረግ እንደሚገባው የተመከረና የተደነገገበት ቀጥሎም በጃሂልያ ጊዜ የተለመደው የተለያዩ እንስሳቶችን ለጣዖትና ለተለያዩ ህገወጥ አማልክቶች ወቅፍና ነዝር እያደረጉ ያርዱና ይደነግጉ የነበረው የተወገዘበትና የተወገደበት በሂራሳ ኢባ ወሲላሃም የሚባሉ የተለያዩ እንግዲህ ቁርባኖችን ያቀርቡ ስለነበረ እነዛ ሁሉ በአላህ ዘንዳ ተቀባይነት የሌላቸው መሆናቸው ተገልጾ የታገዱበት ማለት ነው። እነዚህና እነዚህን የመሳሰሉ የተለያዩ ድንጋጌዎች የተዘገቡባት ምዕራፍ በመሆን ትታወቃለች። በተጓዳኝም ደግሞ በዚህ ሱራ ውስጥ የተለያዩ ታሪኮችን ተዳስሷል ማለት ነው። ከነዛም መካከል የነብዩላህ ሙሳና የወገኖቻቸው የእስራኤሎች ጋራ የነበረው ፍጥጫ ያው ነብዩላህ ሙሳ ፍራኦን ጋራ ለብዙ አመታት ታግለው ድል ካደረጉ በኋላ እንደገና ደግሞ ተከታዮቻቸውና ወገኖቻቸው ለሳቸው አንታዘዝም ይያሉ በእያጋጣሚው ሲያናድዷቸውና ሲያዳርቋቸው እንደነበረ የተገለጸበት ከዛም በመቀጠል ደግሞ የመጀመሪያዎቹ የነብዩላህ አደም ልጆች ሀቢልና ቃቢል የሚባሉት እንዴት ተጣሉና ለመጀመሪያ ጊዜ የሰው ልጅ በወንጀል ደሙ እንደፈሰሰ የተገለጸበት ከዛም በመቀጠል ደግሞ አይሁድና ክርስቲያኖች በመሰረቱ የአላህን ነብዮች በወቅቱ ተቀበለናል ተከተለናል ብለው ሲያበቃ ተውራትና ኢንጂልንም ተረክበው ሲያበቃ ብዙ ሳይቆዩ የአላህን ኪታቦች በመሰረዝና በመደለዝ እንዲሁም በማፋለስ ህገወጥ ተግባር እንዴት እንደፈጸሙና ሃይማኖታቸውን እንዴት እንዳበላሹ እንደበከሉ የተገለጸበት እነዚህንና እነዚህን የመሳሰሉ ነጥቦችን ያካተተ ነው ተልእኮ ማለት ነው። ያ አዩሃ ለዲና አመኑ አውፉ ቢልዑቁድ እናንተ በአላህ ጌትነትና በብቸኛ ተመላክነቱ ያመናችሁ ወገኖች ሆይ ይላል። አውፉ ቢልዑቁድ አማኞች እንደመሆናችሁ ውለታቻችሁን አክብሩና ሙሉ ይላል። እንግዲህ አንድ አማኝ የሆነ ሰው ውለታ የገባውን ከጌታውም ጋራ ቢሆን ወይም ስበርስ ከወገን ጋራ ቃል የገባውን ነገር ወይም የተዋዋለውን ነገር በቀላሉ ማፍረስና መጣስ የለበትምና በእምነታችሁ መሰረት ጌታችሁም ጋራ የገባችሁትን ቃል አክብሩና አሟሉ ይላል። ጌታ ጋራ የገባ ቃል መጀመሪያ እምነት ነው። ላኢላሀ ኢላላህን ሙሐመድ ረሱሉላህን ጨምሮ እንደ መርሆ የተቀበለ ሰው ከዛ በኋላ ያንን መመሪያውን የሚጻረርና የሚነካ ነገር መስራት የለበትም በዛ ቀጥ ብሎ መመራት እንጂ ማለት ነው። በሌላም በኩል ደግሞ የእርስ በርስ ውለታ አንድ ነገር በዚህ መልክ ተስማምተናል ብሎ ሰዎች ጋራ ከተዋዋለና ከተሳሰረ በኋላ ያንን ነገር በውለታው መሰረት ማክበርና ማሟላት እንጂ እንደገና መወሳለትና መክዳት አይጠበቅባችሁምና በእኔና በእናንተ መካከል ወይም ደግሞ በእርስ በርሳችሁ መካከል ያሉትን የውለታ ቃላቶችና ትስስሮች አክብሩ በማለት ጥሪ ያደርጋል አላህ ሱብሃነሁ ወተዓላ። ወህለት ለኩም በሂመቱል አንዓም ከዚህ በመቀጠል የቤት እንስሳዎች ለእናንተ መገልገያና መጠቀሚያ ይሆኑ ዘንዳ ተፈቀዱላችሁ ይላል። እንግዲህ የቤት እንስሳት በመባል የሚታወቁት እነ ግመል እነ ቀንድ ከብትና በግና ፍየል ናቸው። እነዚህ መጀመሪያውንም ለሰው ልጆች መጠቀሚያ ብየነውና ያፈጠርኩት እነሱን ልትበሏቸውም በቁመናቸውም በተለያየ አገልግሎት እንድትጠቀሙባቸው ፈቀድኩላችሁ። ኢላ ማ ይትላ አለይኩም ከነሱ መካከል መከልከሉ ወደፊት የሚነበብና የሚገለጽላችሁ ክፍል ብቻ ሲቀር ይላል። ከነዚሁ ከቤት እንስሳቶች በተለያዩ አጋጣሚና ምክንያቶች እንዳትጠቀሙባቸው የሚከለከል ሊኖር ይችላል። ያው ከሁለት ቁጥር በኋላ የሚመጣ ነው። እሱ ሲቀር ከዛ መለስ ያለውን ፈቅጀላችኋለሁኝ ይላል። ገይረ ሙሒል ሰይዲ እንደገና ደግሞ ማዴንን ከምትዳፈሩ ሌላ ሁናችሁ ይላል። የቀደም ሲል እንግዲህ ስለ ቤት እንስሳዎች ታወሳና ቀጥሎ ደግሞ ስለ ዱር እንስሳት ያነሳ ነው። የዱር እንስሳቶችን በተመሳሳይ መልኩ ተፈቅደውላቸዋል አብዛኛዎቹ ሳር በል የሆኑት። ግን እነዛን እንስሳቶች በሁሉም ጊዜ ሳይሆን የሚፈቀድና የሚከለከልበት ክፍለ ጊዜ ስላለ ወአንቱም ሁሩሙን እናንተ በኢህራም ላይ በሐጅ ወይም በዑምራ ስራ ላይ እያላችሁ ማዲንን የምትዳፈሩ ሳትሆኑ ከዛ ውጪ በሆነ ወቅትና ጊዜ የዱር እንስሳቶችንም እንደዛው ልትጠቀሙ ትችላላችሁ ይላል። ኢነላህ ይህኩሙ ማ ዩሪድ الله سبحانه وتعالى بذاته يفلقوا النقر يوسنا لنا يدين الققال تفتروا فترتات مكاكل عند النقر فتجع الله ليلاهم كالك اللي هالله وين بذوقت فتجع الله شو هالله بذوقت كالك اللي هالشو هالله إياله بيوسنا لنا بيدين الققال لمن انبيتا إبطالم بقزا قزاتنا بقزا فترتاته يفلقوا لنا ياتبون هلو يمدنقق سلطان الله لنا إلى المالتنا النان قدي يزور عراوي سوچ አብዛኛዎቹ ቁጣልና ታርበል የሆኑት ለሰው ልጆች እንደቤት እንስሳ መጥቀሚያና መገልገያ እንደሆኑ ተፈጥረዋል ማለት ነው። ግን የዱሮቹ አውሬዎች የሚለዩበት ከቤቶቹ ሙህሪም የሆነ ጊዜ አዳኙ በኢህራም ላይ ይያለ የሐጅና የዑምራ ስራ ላይ ይያለ ማደን ወይም ማሳደን ወይም ማመላከት አይፈቀድለትም በኢህራም ውስጥ ሲሆን ብቻ ነው እንጂ ማለት ነው። ታዲያ መጀመሪያውኑ በሐላል ጊዜ የፈቀደውን በኢህራም ጊዜ ለምን ከለከለ የምትባል ጥያቄ ብታነሱ ያ ያስፈልግም። አላህ ያው በገዛ ግዛቱ የፈለገውን ነገር የመከልከልም ሆነ የመፍቀድ የመደንገግ ስልጣን ስላለው እሱ ያላችሁን ብቻ መስማት ነው። መንግዚያም ድሮ ድሮ ብቻ ለእናንተ የሚጎዳውን አይነግራችሁም እና አይመክራችሁም ባላችሁ ማለት ነው። ያ አይሁ الذين آمنوا እናንተ በአላህ ጌትነትና እንደውም በመብቱ ያመናችሁት ሆይ لا تحلوا شعائر الله يا الله عندنا كاكيوات اتتلالفو ولا الشر الحرام عندهم دقمو يتكبروا ورم اتتدافروا ولا الهادية لهادي يتزقاجتنا من انساساتوش اندازيو اتتدافروا ولا القلائدة عندهم لجو ملكت يتأثرباتشون انساساوش عندما انن يوم انساسا ادرقاتشو بمزرفنا بمك اماك ملك اندا اتتدافروا تتنككوهيلا ማለትም እንግዲህ በጃሂልያ ጊዜ ያው እንደ ተለመደው ከነብዩላህ ኢብራሂም ጀምሮ የመካ ሐራም የተከበረ ነገር ነው። በሐጅም ሆነ በዑምራ ብዙ ዝዋሮች ይመጣሉ። በሚመጡ ጊዜ የተለያዩ እንስሳቶች እዚህ የማርዷቸው ለሐጅ ለኡድሂያ እያሉ ያመጣሉ ማለት ነው። ምናልባት አንድ የሥራ ድክመት ያሳየን እንደሆነ ለበቀጫ መጠገኛ ይሆናል ወይም ደግሞ በትክክል ለማከናወንም ከበቃን ለሹክር እናርዳቸዋለን እያሉ የተለያዩ እንስሳቶችን እየነዱ ነበር የሚመጡት ማለት ነው። እና መጀመሪያ እንግዲህ ላቱ ሁሉ ሻኢር አላህ ማለት አላህ ስሩት ብሎ ያዘዘውን ወይም ማትስሩት ብሎ የከለከለውንና የደነገገውን ነገር በዛው ባዘዘውና በፈቀደው መልክ ነው እንጂ ማከናወን ያለባችሁ ከሱ ድንጋጌ ውጪ ያዘዘውን በመርፈር ወይም የከለከለውን በመስራት እንዳትተላለፉ በህጉ መሰረት ቀጥ ብላችሁ ተጓዙ ማለት ነው። ወለጀረል ሐራም ማለት ደግሞ ረጀብ ዙልቂዕዳ ዙልሒጃ ሙሐረም የተባሉት አራት ወራቶች ደግሞ ከሌሎች ወራቶች ለየት ያለ ክብር አላቸውና ሚና አርባአቱን ሁሩም እንደተባለው በሌላው ሱራ እነዛን ወሮች እንደተራ ወር አርጋችሁ እንዳትዳፈሯቸውና በውስጣቸው ጦርነት ዘረፋ ወረራ እንዳታካሂዱባቸው ተጠንቀቁ። አላህ ያከበረው ነገር ሙእሚኖች ማክበር አለባቸውና ማለት ነው። ወለል ሀዲየ እንደገና ደግሞ በሐረም አካባቢ ቢታረዱ ታስበው በሐጅ መልክ እየተነዱ የሚመጡትን እንስሳዎችን ከሁጃጆቹና ተሙዕተሚሮቹ በሽፍትና መልክ ወይም በሽፍትና ተግባር የተሰማራችሁ በየመንገዱ እያቋረጣችሁና እየዘረፋችሁ እንዲያትወስዱ በእኔ ስም በሐረም የስም የሚመጣው ነገር መታፈር መከበር አለበት ማለት ነው። ወለል ቀላኢድ ከሃዲው መካከል ደግሞ በተለይም ቀላኢድ ያላቸው ማለትም አንገታቸው ላይ ልጥ ወይም ገመር ነገር ያንጠለጥሉባቸዋል። እነዚህ እንግዲህ በቀጥታ ለመቀጫ ሳይሆን ለኡድሂያ ለሹክር የሚታረዱ ሲሆኑ ነው ገመድ ወይም አንድ ነገር የሚታሰርባቸው። እና ገመዱ አንገታቸው ላይ የመታበቱ ጥቅሙና ፋይዳው ድንገት የጠፋ እንደሆነ ይህ እንስሳ የሐጅ እንስሳ መሆኑን ስለሚያውቀው ማንም ያገኘው ሰው ይዞ ወደ ሐረም ያመጣዋል ይባላል። ያ ምልክት ከሌለበት ግን ያው ባለቤት የሌለው ነው ብሎ ባገኘበት ቦታ ዘራፊ ይወስደዋል። እና ገመድ ታስሮባቸው የሚገኙትንም እንስሳቶች እንደዚሁ ከባለቤቶቻቸው ነጥቃችሁ ቦታቸው ሳይደርሱ የግል መጠቀሚያ እንዳታደርጓቸው ይላል። ወላ አሚን አልበይተል ሐራም እንዲሁም ደግሞ የተከበረውን ቤት ለመጎብኘት ለመዘየር አስበው ከየዓለም ዙሪያ የሚመጡትንና የሚጎርፉትን ሁጃጆችና ሙዕተሚሮችም በተንኮል እንዳትዳፈሯቸው የአላህ እንግዶች መሆናቸውን አውቃችሁ ተባበሯቸው እንጂ ማንኛውንም ሁጃጅም ሆነ ሙዕተሚር እንደ ማንኛውም ተራ ሰው አርጋችሁ እንዳትዳፈሩና መብቱን እንዳትጋፉት ይላል። يبتغون فضلا من ربهم ورضوانا نزي ولا حرم يمتو حجاجتنا معتمروج كجتاتشو يوانان ترفاتنا وديتا يمياسبونا يميمنيوهنا وضميمتو بارجزيه النسو يننجروش موناتشونا وقاتشو بتتشرو ماستناجر مستبابرنجي بيانس النسون بمدافرنا بماتكات ملك امدات السمارو بمالت يستنكك علم علم وإذا حللتم فاصطادوا نا احرام لاي بنبراچو بتگزيه يذرا اوروچين انداتادنو بيجاچو نبر كيهراماچو بمتفصو گزيه گين يذرا راويتوچينم مادين تچلالاچو گزياوي نو انسو يتكلكلوت انجي لزلقيتو حرام التدرگومنا معناتنو ولا يجرمنكم شنآن قومين ميلوچين وگنوچ دگمو انانته يمتطلواچو مهونو ايگفافاچونا ايادفافراچو انسودوكم عن المسجد الحرام انسو قديم تير كتكبرو مسجد حرم المكي سلكلك رواتشو بك امبكال قدم سير بفستمو تدبع الناجف سابيا سلطلاتشو هاتشو النزان سواتش لما تقبل الناتقات لما درس اندائي قفافاتشو انتا تدو فالنسولاي دمبر مالسن اندائي قفافراتشو انا هك اندائي تسلال لفو وتعاونوا على البر والتقوى بملكا منا ببقو سر علي اندهو من ينبم افرات راي تبابروا انا تردادو ولا تعاونوا على الاثم والعدوان بوانجلنا بهجوت تكبر لاي عات تبابروا واتقوا الله بما نياو من كسكاتيه يا مناشو بتنجتا الله انفروا ان الله شديد العقاب الله ان قال فراچوتنا هجون تالا كبراچو كن الله قطاتو كبار يونه جتا نونا ليقطاچو يخلال بمالت ياستنككال معناتنو انا انغدي بزي ايا ለመጠቀስ የተመከረው አንደኛ የተለያዩ የጌታ ተንሰሳዎችን አላህ Subhanahu Wa Ta'ala ለሰልጆች መጠቀሚያ ብሎ እንደፈጠራቸው እነሱን መጠቀም ትችላላችሁ በልዩ ልዩ ምክንያቶች አንከለከሉ ሲቀሩ ብሏል በመጀመሪያው አንቀጽ። በሁለተኛው ደግሞ አላህ Subhanahu Wa Ta'ala የደነገጋቸውና የከለከላቸው ነገሮች ሁሉ ሙእሚኖች በማንኛውም ቦታና ሁኔታ ማክበር እንዳለባቸው ሲገልጽ በተለይም በሐጅ አካባቢ የተለያዩ ተንሰሳቶች ሐጃጆች ይዘው በሚመጡ ጊዜ ሽቶች በየበረሃው እየደፈጡ ይቀሙና ወንብድና አይፈጽሙ ስለነበረ እነዛን በሐጅና በሐጃጆች ላይ የምታረጓቸውን አፍራሽ ተልኮዎቻችሁን አቁሙ ካፊሮች እንደሚያረጉት በጃሂልያ ጊዜ እናንተ እንዳታደርጉና ከዚህ አይነት ተጠንቀቁ በማለት ሙእሚኖችን መከረ ማለት ነው። በአጠቃላይም በሐጃጆችና በሙዕተሚሮች ላይ ምንም አይነት ተጽኖና በደል እንዳይፈጽሙ አከበራቸው ማለት ነው። እነዚህ ሐጃጆች ያአላህን እንግዲህ ትርፋት ሐጅና ዑምራ አድርገው አጅርና መስዋዕ ለማገኘት አስበው ከሀገራቸው እየተንከራተቱ በብርድ በቁር የሚመጡትን ሰዎች እናንተ እንደገና በተዳፈሯቸው እኔ ጋራ እንደተጣላችሁ ቁጠሩና ይሄንን እንደቀላል እንዳትመለከቱት አለ። እንደገና ወደ አውሬዎቹ አደን በመለከት መለስ ብሎ በኢህራማችሁ ጊዜ የጥራ አውሬ እንዳታድኑ ብያችሁ ነበር ግን ከኢህራማችሁ በመትፈቱበት ጊዜ አውሬዎችን ማደን ትችላላችሁ በማለት ያውሬ መከልከል ጉዳይ ግዚያዊ እንጂ ዘላቂና ቋሚ እንዳልሆነ ገለጸ ማለት ነው። ከዛ በመቀጠል ደግሞ በጃሂልያ ጊዜ ካፊሮቹ ሐረምን በሚቆጣጠሩበት ወቅት ሙእሚኖችን በፈለጉበት ቦታና ሁኔታ እየመጡ እንዳይጠውፉ እንዳይሰግዱ እንዳልጸልዩ ይከለክሏቸው ነበር እና ማዕቀብ ያረጉባቸው ነበር። አሁን ሙእሚኖቹ መካን ተቆጣጠሩ በኋላ በቂም በቀል ከናንተና እናንተ ተከለከሉንና ታስተግሩን ነበር ብላችሁ እንደገና ዙራችሁ የምትጠሏቸውን ወገኖች እናንተም የበቀለን ምጃን ወስድባችኋለን ብላችሁ በእነሱ ላይ ግፍ እንዳትፈጽሙ አላህ ለእናንተ ነስር ከሰጣችሁ እናንተ በኸይርና በመልካም ነገር ነው እንጂ መተባበር ከናንተና ሲያጠቁንና ሲበድሉን የነበሩትን ሰዎች ዛሬ ባለን አቅም ሁሉ እንደገና እነሱን መጨፍጨፍ አለብን እንዳትሉ ተጠንቀቁ አለ ማለት ነው። حرمت عليكم ميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ضبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشون واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن اضطر في مخمصة غير متجانف لإثم فإن الله غفور رحيم. حرمت عليكم الميتة إلا ما يتلى عليكم بلوع بمجمّرها وأنكس يتكسهم እና የከተረውን ተመለሰበት ማለት ነው። የቤትን ተሳዋጭ ለእናንተ ተፈቅደውላችኋል በልዩ ልዩ ምክንያቶች የሚከለከሉ ይኖራሉ ወደፊት ተንባብ ይቀርቡላችኋል ብሎ ነበር። እነዚያ ናቸው አሁን የመጡት የሚከለከሉት ክፍሎች ማለት ነው። እና ከቤት እንስሳዎች መካከለ በፍቃዳቸው ወይም አውቆ የሞተ ሳይታረድ በልዩ ልዩ ምክንያት የሞተ እንስሳ ካለ እሱን እንዳትበሉ ከልክልያችኋለሁኝ ማለት ነው። ወደሙ እንደገና ደግሞ ከእንስሳዎች ሲታረዱ ፋብሎ የሚወጣው ደም በቃ ተቀብላችሁና አርግታችሁ እሱን እንዳትበሉ ወይም ትኩሱን እንዳትጠጡት ማለት ነው። በጃይልያ ጊዜ ይህንንም ይጠቀሙበት ስለነበረ ወላህሙል ኺንዚር እንደገና ደግሞ የከርከሮ ወይም የአሳማ ስጋ ነው የተከለከለው ማለት ነው። እሱም እንግዲህ ለማዳ ነው እንደ ቤት እንስሳ ይጠቀሙን ነበርና እሱን በጃይልያ ጊዜ መብላት የተለመደ ስለነበረ እሱንም ከልክልያችኋለሁ። እሱ እንግዲህ ቢታረድም ባይታረድም በቀጥታ ዛቱ ነው የተከለከለው ማለት ነው፣ በክስ ለመሆኑ ሳይሆን። ወማ ውሂለ ሊገይሪላሂ ቢሂ በተጨማሪም ደግሞ ከአላህ ስም ሌላ ያለ ተወስቶ የታረደ ሲታረድ ቢስሚላህ በማለት ፈንታ ያው የጣዖት ስም ጠርተው ያረዱት ቢስሚላህ ወልዑዛ ይሉ ነበረ። ወይም ደግሞ ስም ባይጠራበትም ከአላህ ሌላ ላለ ነገር ማክበሪያ ተብሎ የታረደ ከሆነ እሱም ክልክል ነው፣ ያው ወንጀል የተፈጸመበት ነውና ማለት ነው። ወልሙንኸኒቀቱ እንደገና ደግሞ ታንቃ የሞተች እንስሳ ከማሰሪያ ገመዷ ባንገቷ ላይ እንደተንጠለጠለ ትጠለፍና በገዛ እጇ ተጠምዛ ትሞታለች። ወይም በዱር እንደተሰማራች ሀረግ ጠልፎ ጠምዝዞ ገሏት ይገኛል። በተለያየ ምክንያት ብቻ የሚያንቅ ነገር አጋጥሟት ተታነቀች እና ከሞተች እሷም ክልክል ነች ማለት ነው። ወልመውቁዛ እንደገና ደግሞ በቁዝምዝም ወይም በዱላም ሆነ በድንጋ ተደብድባ የተገደለችውም ተከልክላለች ማለት ነው። ወልሙተረዲየቱ ገደል የገባች ወይም ደግሞ ከህንፃ ላይ ዘላ የተፈጠፈጠች ማንኛውም እርቀት አለው ቦታ ላይ ተወሩራ የሞተች እሷም እንደዚሁ መበላቷ አይፈቀድም። ወነጢሃቱ የተወጋችውም ጓደኛና ጓደኛ እንስሳዎች ይዋጉና አንዷ ሌላዋን ትገላለች፣ በዛ መልክም ከሞተች አትበሉም። ወማ አከለ ሰብዑ እንደገና ደግሞ የዱር አራዊቶች የበሏቸው ማለት ስጋ በል የሆኑ አራዊቶች እንደ አንበሳ እንደ ተኩላና እንደ ነብር ያሉ እነዚህን ሳር በሎችን ያጠቋቸዋል። በዛ መልክ እንግዲህ እነሱ በልተዋቸውና ገለዋቸው ከተገኘ የነዛ ስራፊ የሆነውን እንስሳ እንዳትበሉ እናንተ ኢላማ ደከይቱም ኢላማ አድረክቱም ፊሃያቲ ወደበህቱሙ እንደ ማለት ነው። አሁን ከተጠቀሱት መካከል ከነ ህይወቱ ደርሳችሁበት ያረዳችሁት ካልሆነ በስተቀር ማለት ነው። እንግዲህ ከወልሙን ኸሊቀቱ ከሚለው ጀምሮ ማለት ነው። ታንቃ ወይም ደግሞ በቁምዝምዝ በዱላ ተደብድባ ገደል ገብታ ወይም ጓደኛው ወግታት ወይ አውሬ በልቷት ሞተች የተባሉት እያንዳንዳቸው ህይወታቸው ሳያልፍ ተደርሶባቸው ታርደው ከሆነ ይፈቀዳል። ህይወታቸው አልፎ ከተገኘ ነው የሚከለከለው ማለት ነው። ወማዙቢያ አለ ኑሱቢ እንደገና ደግሞ በትክል ድንጋዮች ላይ የሚታረዱትንም እንስሳዎች እንደዚሁ ከልክልያቸዋለሁኝ ይላል። ማለት በሐረም ዙሪያ እንደ ጡብ ያሉ በስልት የተሰሩ ድንጋዮች ነበሩ፣ ለፎርም እንዲህ ለመልክ ዙሪያውን እንዲጥምጥም ይደረደሩ ነበር ይባላል። እና በጃይልያ ጊዜ ኩፋሮቹ እያመጡ ቁርባኑን እዛ እያስደገፉ ያርዱና ከዛ ከእንስሳው የሚወጣውን ደም እየተቀበሉ እንደ ቀለም ይቀቧቸው ነበር እነዛን በተርታ የተተከሉ ድንጋዮች። እና ያንን እንግዲህ ቁርባን አላህ ይወድልናል እያሉ በዛ መልክ ይሰሩ ነበርና በዛ በድንጋዮች ላይ የሚታረዱትም ክልክል ናቸው፣ ያው የጣዖት ጋር የተያያዘ ነውና ማለት ነው። ወአንተ ተስተቅሲሙ ቢልአዝላም እንደገና ደግሞ በእድል መሞከሪያ መወዳደራችሁንም እንደዚሁ ክልክል አድርጓል። በዛ መልክ የሚገኘውና የሚበላው ነገር እርም ነው ማለት ነው። ይህም ደግሞ ከጣዖት ጋር የተያያዘ ስራ ነው። ማለትም የእድል መሞከሪያ የሚባሉ የተለያዩ በፎርም የተሰሩ እንጨቶች አሉ። አራት ረድፍ ሆነው ይጠረቡና ይለሰልሳሉ። በላያቸው ላይ የተለያዩ ቁጥሮች እና ስሞች ይሰጧቸዋል ይባላል። እና ልክ እንደ መጠንቆሊያ መሳሪያ ናቸው። የጣዖት ጠባቂ የሆኑት ዲያቆኖቹ ጋር ነው የሚቀመጡት እነዚህ እንጨቶች። አንድ ሰው እንግዲህ አንድ ጉዳይ በሚያስብበት ጊዜ ዘመቻ የሄደ እንደሆነ ይሸንፋለሁ አሸንፋለሁኝ ለማለት ሂድዎ እነዛን እንጨቶች እስቲ ሞክርልኝ ይላል። በደንቡ የሚከፈል አለ፣ የተወሰነ ክፍያ። ያንን ይከፍልና ያ ባለሙያው እንደዚህ ያጋጭና እንደ ጣ ያወጣለታል ማለት ነው። እና ኢዝሃብ የሚለው ጽሁፍ ያለበት የወጣ እንደው ይቀናሃል ማለት ነው። ያሰበውን ነገር ይቀጥላል ማለት ነው። ላተዝሃብ የሚለው ከወጣ ደግሞ ያው ላተፍአል የሚለው ተወጣ አይሆንም አይቀናህም ቅር ይባላል ማለት ነው። ደግሞ ዜሮ ዝም ብሎ የሌለበት ሆኖ ከወጣ እንደገና ድገመው ይባላል ማለት ነው። ሰው ደግሞ በሚገደል ወይም በአካባቢ ወንጀል በሚሰራና ወንጀለኛ በሚጠፋ ጊዜ ደግሞ ወንጀለኛውን ለማግኘት የሚጠቀሙባቸው ነበር። እና በአካባቢ ያሉ ሰዎች ማከላቸው ንብረት ይወደመ ወይም ሰው ተገሎ የተገኘ እንደሆነ አንተ ነህ ብለው ይጣላሉ። የኛውም ቀበሌ ነው ያደለሁም ያኛውም ነው ያደለሁም በሚልበት ጊዜ ዳኝነቱ ለነዛ እንጨቶች ይሰጥና እነዛ እንጨቶች እንግዲህ ሚንኩም ሚን ገይሪኩም የሚል ጽሑፍ አለባቸው። ሚንኩም የሚለው የወጣ እንደሆነ ያ የወጣበት ቡድን ገዳይ ነህ ተብሎ ይጠየቅ፣ በወንጀሉ እሱ እንዲከፍል ይደረጋል ማለት ነው። ሚን ገይሪኩም ከተባለ ደግሞ ገዳይም ቢሆን በአጋጣሚ ሚን ገይሪኩም ተወጣለት ነፃ ነው፣ ከእናንተ አይደለም ከሌላው ነው ተብሏልና እያሉ በጥንቆላ መልክ የሚጠቀሙባቸው እንጨቶች ነበሩ ማለት ነው። እና እነዚህ እንግዲህ የድል መለኪያ እንዲሁም ደግሞ በተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴያቸውን ጭምር ይጠቀሙባቸው ነበረ። ለምሳሌ ጋብቻ ሲያስቡ የገሌ ልጅ ትስማማኛለች ወይስ የሚለውን ነገር በሀሳባቸው አድርገው እነዛን እንጨቶች ያስሞክሩ ነበረ። እነዛን እንጨቶች በሰጡት መመሪያ መሰረት ጋብቻው ይገፋል ወይም ይፈርሳል ማለት ነው። እንዲሁም ደግሞ በንግድ ዓለም ሲሰማሩ እገሌ ሀገር ለንግድ እሄዳለሁኝ አተርፋለሁ ከስራለሁ የሚለውን እቅድ ይዘው እንደዚሁ አሁንም ይሞክራሉ። እነዛን እንጨቶች ባሳዩት ምልክት መሰረት ይሄዳሉ ወይም ይቀራሉ ማለት ነው። ይህ እንግዲህ የሰው ልጅ ምን ያህል አስተሳሰቡ እንደዘቀጠ ነው የሚያሳየው። ራሱ በቀረጸውና ባዘጋጀው እንጨት በአጋጣሚ ስለሚወጣ ብቻ የእድል ወሳኝ አድርገው ልክ እንደ አምላክ ይታዘዙላቸው ነበረ ለእነዛ እንጨቶች ማለት ነው። እና ይሄ በዚህ መልክ እንግዲህ የሚከሰበውም ሐራም ነው፣ ሰውን የማታለልና የማጭበርበር ተግባር ስለሆነ ማለት ነው። እነዚህ ነገሮች ደግሞ ባሰጡት ምልክት መሰረት ይሆናል ብሎ ማመንም ሽርክ ነው። በዚህ አይነት እንግዲህ የሚደረገው እንቅስቃሴ ሁሉ ክልክል መሆኑን አውቃችሁ ራቁ ነው የሚለው ዳሊኩም ፊስኩን። እና አሁን በተጠቀሰው እንግዲህ በመጠንቆያ መሳሪያዎች የምታደርጉት እንቅስቃሴ በቀጥታ ከኔ ፍቃድ መራቅና ማፈንገጥ ነው። ይሄ ዒልሙል ገይብ ነው። ዒልሙል ገይብ እንኳን ይሄ ምንም የማይሰማው እንጨቱ ቀርቶ ሰዎችና ጅኖች እንኳን አያውቁም። ዓሊሙል ገይብ ፈላ ዩዚሩ ዐላ ገይቢሂ አሃዳ ኢላ መን ኢርተዷ ሚን ረሱሊን። ሩቅና ስጉር የሆነን ምስጢር አላህ ራሱ ወይም የፈቀደላቸው መልእክተኞቹ ካልሆኑ በስተቀር ማንንም አያታውቅም የሚለውን አያት የሚጋፋ ስለሆነ ይህን የሚሰሩ ሁሉ ከአላህ ፍቃድ የራቁና ያፈነገጡ ናቸው ይላል። አልየውመ የኢሰ ለዚነ ከፈሩ ሚን ዲኒኩም፣ በዛሬው ዕለት እነዚህ ከሃዲ የሆኑ ወገኖች ከእናንተ እምነት ተስፋ ቆረጡ ይላል። ይህ የሆነበት ደግሞ ነቢያችን አለይሂ ሰላቱ ወሰላም በሁዴይቢያ ሰሃቦቻቸውን አስከትለው ለዑምራ አስበው በመጡበት ጊዜና ተልኳቸው ሳይሳካ በተመለሱበት ጊዜ የሙስሊሞችን ጥንካሬ አዩ። ወይም በዛ ጊዜ ሳይሆን በአመቱ መካ እንደገና መጥተው ዑምራ በሚያደርጉበት ጊዜ ሰሃቦች በጣም ከፍተኛ ንቃት አሳዩ፣ በሐረም ዙሪያ ሲንቀሳቀሱ ይባላል። እና የዛ ጊዜ እነዚህን ሰዎች ከአሁን በኋላ ማጥቃትና ወደ እኛ ሃይማኖት መመለስ አይሳካልንም ብለው ተስፋቸውን ቆረጡ። እስከዛሬ ግን ልክ እናገባቸዋለን እንመልሳቸዋለን እያሉ ያስቡ ነበረ ይላል። ፈላ ተፍሸውም፣ እና ካሁን በኋላ ሞራላቸው ወድቋልና እነሱን አትፍሯቸው። ወክሸውኒ፣ እኔን ጌታችሁን ብቻ ፍሩ አለ አላህ ሱብሓነሁ ወተዓላ። አልየውመ አክመልቱ ለኩም ዲነኩም፣ በዛሬ ዕለት የዲናችሁን መመሪያ አሟላሁላችሁ። ወአትመምቱ አለይኩም ኒዕመቲ፣ ጸጋዬንም ደመደምኩላችሁ። ወረዲቱ ለኩም ልእስላመ ዲና፣ እስላምን ደግሞ እንደ ሃይማኖት ወደድኩላችሁና ባረኩላችሁ በማለት አላህ ሱብሓነሁ ወተዓላ ጸጋውን ደራርቦ እንደሞላላችሁ